فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا. إن الذين كفروا بآياتنا سوف نصلهم نارا كلما نضجت جلودهم بدلهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما. والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا. فمنهم من آمن به ومنهم من صد عنه. ከነዚህ ከአይሁዶቹ መካከል በዚህ በነቢዩ መሐመድና በተልእኮው ያመነበት ይገኛል ይላል። እንግዲህ ብዙዎቹ አጥቂ ከመሆናቸው የተነሳ ይወቀሱ እንጂ እርሶ ከነሱ ያመነ የለም ብዬ አልደመድምም። ከነሱ የተወሰኑ ሰዎች እውነቱን የተቀበሉና የተከተሉ እንዳሉ ይታወቃል። ወሚንሁም መን ሰዳኑ ከነሱ መካከል ደግሞ ከዚህ ከሐቁ ያፈነገጠና ወደ ኋላ የረገጠም ሞልቷል ማለት ነው። ያመኑት ጥቂቶች ሲሆኑ የካዱትና ያፈነገጡት በጣም ብዙ ናቸው ማለት ነው። ወከፋ ቢጀሃነመ ሰዒራ ለነዚህ ለካሃዲዎቹ ታዲያ አንድ ጊዜ ከነደደችና ከጃመች መጥያና መብረጃ የደላት ጀሃነም እሳት ከቅጣት በኩል በቂያቸው ናት። ያው እሳት ተዘጋጅተላቸዋለች ዋጋቸው እንደምትሆን ነው በማለት ያስጠነቅቃል። እነለዚነ ከፈሩ እነዚያ የካዱ የሆኑት ወገኖች ቢአያቲና በአንቀጾቻችን ያው በነቢዩ መሐመድ በኩል የምናወርዳቸውን የቁርአን አንቀጾች አንቀበልም ብለው የካዱና ያስተባበሉት ሶፈ ሙስሊህም ናራ በጣም አይከብዱ የከበደና የከፋ የሆነ የጀሃነም እሳት ውስጥ ሳንጨምራቸው አንቀርም። ሁለማ ነው ቢጀት ጅሉዱሁም ቆዳዎቻቸው በዛ በእሳቱ ተጠብሰው በከሰሉ ቁጥር በደልናሁም ጅሉደን ገይረሃ ሌላ አዲስ ቆዳ እንቀይርላቸዋለንና በዚሁ መልክ ይቀጥላሉ ማለት ነው። በአንድ ቀን 70 ሺህ ጊዜ ተቃጥለው ይከስላሉ ይባላል። እና የሰውነታቸው ደግሞ ጉዙፍ ነው የሚሆነው። የጀሃነም ሰዎች አንዱ ሰው ከዚህ ከጆሮው ከልም ጆሮው አንስቶ ትካቻው ድረስ ብቻ ያለው እርቀት 70 ቀን ሊያሰድ የሚችል ነው ተብሏል ማለት ነው። የቆዳው ድምዳሜ ደግሞ ውፍረቱ 40 ክንድ ድረስ የሚወፍር ይሆናል ይላል። ሰውነቱ በአጠቃላይ ትልቅ ጋራ ተራራ ሆድ ውስጥ ሊያስገቡት የሚያስገባ ይሆናል። አንጣጥዮ አንዱ አጥርስ ብቻ የሁድን ጋራ ያላል ተብሎ በሐዲስ ተጠቅሷል ማለት ነው። ይሄ ሁሉ እንግዲህ ሰውነታቸውን አስፍቶና አገዝፎ ለሳት ቀለብ እንዲሆኑ ነው። በዛው ሁሉ በሰፊ ሰውነታቸው ቅጣቱ እንዲሰራጭ ማለት ነው። እና እንደዛ አይነት እንግዲህ ቅጣት ተዘጋጅቶላቸዋል። ዛሬ የፈለጉት እንዲሰሩና ቢያወሩ ከቅጣት በኩል ጀሃነም በቂ ናት አታንሳቸውም ለነሱ ነው የሚለው አላህ ሱብሃነሁ ወተዓላ። እና እንግዲህ ሰውነታቸው አንድ ጊዜ ነዶ በሚከስልበት ጊዜ እንደ ዱንያ ሳት ቢሆን ኑሮ አንድ ጊዜ አመድ ከሆነ መልሶ መቃጠል አይችልም ነበረ፣ በዛው ሊያርፉ ነበር። ግን ተቃጥሎ ሲያበቁ እንደገና ደግሞ እንደነበሩ ያዲስና ይመልሳቸዋል። መልሶ ደግሞ ይቃጠላል፣ መልሶ ይታደሳል። እንደገና ጅሉድ ያለበት እዚህ ላይ የሳት ቃጠሎ የሚሰማው በቆዳ ላይ ነው ይባላል። ቆዳው ካበቃ አንድ ሰው ሌላው ሰውነቱ ስጋው አጥንቱ ቢቃጠል አይሰማውም። ቆዳው ታበቃ በኋላ ስሜቱ ስለሚጠፋ ቆዳው ነው ይቀየራል ያለው ማለት ነው። እና እንዲህ አድርጎ እንግዲህ በየጊዜው ሰውነታቸው ከስሎ አመድ ሁኖ ካበቃ በኋላ እንደገና የሚመልሰውና የሚያድሰው ለምንድን ነው? ለዙቁል አዛብ፣ ቅጣትን እንደገና በተደጋጋሚ እንዲ አዲስ እንዲቀምሱት ማለት ነው። ሰውነቱ አዲስ ሁኖ ሲመጣ መልሶ ደግሞ እንደ አዲስ ይጀመርለታል ማለት ነው። እነላህ ካነ አዚዘን ሐኪማ፣ ለእንዲህ አይነቶቹ አመፀኞችና አውቆ ጠፍ ከሃዲዎች አላህ ስብሓነሁ ወተዓላ በዚህ መልክ ለመቅጣት አሸናፊና የጥበቡም ደግሞ የቅጣቱን መጠን ከጥፋታቸው ጋር በማመጣጠን ጥበበኛ የሆነ ጌታ በመሆኑ በዚህ መልክ እንደሚቀጣቸው ወስኖላቸዋል በማለት ይነግራል። ይህን ካወቁ በኋላ እንግዲህ ቢሆንም ግደለም ብለው የሚገቡበት ካሉ ይቀጥሉ ማለት ነው። አላበሲረት ነው ነው። ወለዲና አመኑ፣ እነዚያ ያመኑትና ወአሚሉ ሳሊሃት፣ በእምነታቸው መሰረት ደግሞ ጌታቸው የሚፈልግባቸውን መልካም ሁሉ የሰሩ። እምነት ብቻውን ያለ ስራ በቂ አይደለምና ማለት ነው። ሰንዱኹሉሁም ጀናቲን ተጅሪ ሚን ታህቲሃ አልአንሃር፣ እንዲህ አይነቶችን አማኞችና መልካም ሰሪዎች ደግሞ ከስሮቿ የተለያዩ ጅረቶች የሚፈልቁባትና የሚሰራጩባት የሆነች አትክልታማ አገር ውስጥ እንደምናገባቸው ነው። በጀነት አልፊርደውስ ማለት ነው። ካሊዲነ ፊሃ አበዳ፣ በዚያ በጀነት ውስጥ ደግሞ እንደ ዱንያ አንድ ሰሞን ተደስቶ የሚያበቃ ነገር ሳይሆን ለዘላለም ቋሚና ነዋሪ ሆነው ይደሰታሉና ይንፈላስሳሉ። ለሁም ፊያ አዝዋጁን ሙጠሀራ፣ በዚያ በጀነት ውስጥ ደግሞ ለእነርሱ እጅግ ንጹሃን የሆኑ ባለቤቶችን ተዘጋጅተውላቸዋል። ፍራ ላይ ነውጭ ማለት ነው። ሰውነታቸው እንደ ብርጭቆ ውስጥ የውስጥ አካላቸውን የሚያሳይ የሆኑ ንጹሃን እንደ ዱንያ ሴቶች ቁሻሻ እድፍ የወር አበባ የወሊድ ደም ወይም ሽንት ንጥቅ የመሳሰሉ ነገሮች የማይወጧቸው ኑር ከኑር የተፈጠሩ የሆኑ ንጹሃን ባለቤቶች አዘጋጅተንላቸዋል ይላል። እንግዲህ አንድ ሰው የሚበላው የሚጠጣው የሚለብሰው የሚያጌጠው ጥሩ መኖሪያ ቤት ካገኘ በኋላ የት ጋር ተካፋይ ነው እና የሚያስፈልገው በዚህ ደረጃ እንኳን እንዳይጓደልባቸው ከሴትም ሴት በጣም ምርጥ የሆኑ ታይተው የማይጠገቡ የሆኑ ቆንጆዎች አዘጋጅተንላቸዋል ይላል። ወኑድኺሉሁም ጀነተን ዘሊላ በአጠቃላይ አንድ ጊዜ ካጠለለ መወገጃና መሻሪያ በሌለው ጥላማ አገር ውስጥ እናስገባቸዋለን ይላል። እንግዲህ የጀነት ዓለም እንደ ዱንያ ወይ በበረሃው የሚያቃጥል አየር የለም ማለት ነው። ወይም ደግሞ እንደ ደጋማ ቦታ ቁሩ የሚያስተቃይ ሳይሆን አየሩ ራሱ ሁልጊዜ ተመጣጣኝ የማይሰለች የሆነ በጣም የሚያረካ የሆነ ደስታ የተሞላበት ቦታ እናስገባቸዋለን በማለት ለወዳጆቹ ያዘጋጀውንና የደገሰውን ይገልጻልና ያስተዋውቃል ማለት ነው። إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا إن الله يأمركم أن تؤدوا الأمانات إلى أهلها الله سبحانه وتعالى يا أجرى نبرتوشن وإن دقمو يتلأيو أهم آلات النتي تتالباتشو النظر ودبالة يتوشتاتشو بتاما ينت اندستما لسنة اندستادرسو أطبق ويعزاتشو اللبالاتشو إلا إنه أمانا يمنو أنقادر بتام سستينو مالسنو هندسو مؤمن بميوان بدجزي فتوهدي جمران አላህ Subhanahu Wa Ta'ala በሚገባው ቆ አምልኮቱንና ኢባዳውን ለርሱ ብቻ ማድረግ የመጀመሪያውና ዋነኛው አማና ነው። በአንጻሩ ደግሞ ተሽርክና ተኩፍር መራቅና መጠንቀቅ ማለት ነው። ከዛ በኋላ ደግሞ አላህ ሐራም አድርጎ የከለከለውን ነገር ሁሉ በመከልከልና ዋጅብ አድርጎ የደነገገውን ሁሉ በመቀበልና በመከተልም ኃላፊነቱ መወጣት ሌላኛው አማና ነው ማለት ነው። ከዛ በኋላ ደግሞ እስበርሱ አንድ ሰው ከወገኑ ጋራ በማህበራዊ ህይወቱ አንዱ የሌላውን ሀቅ መጠበቅ ደግሞ አማና ነው። እነዚህን ሁሉ አደራቸውን በሚገባ አውቀው እንዲወጡና ለባለቤቶቻቸው እንዲያደርሱ ንገራቸው ይላል ማለት ነው። ወይደ ሀከምቱን በይነናት በሰዎች መካከል ደግሞ ዳኝነት በሚተሰጡበት ጊዜ በሽምግልናም ሆነ በችሎት አንተ ሀቁሙ ቢልአድሊ በትክክል እንድትፈርዱ አደራ ይላችኋል በላቸው። በአርሎ በጥቅም በዝምድና በጓደኝነት ፍትህን እንዲያትሸጡ ሰው ዘንዳ ጠብ ተፈጥሮ ለማገላገል በምትጋበዙበት ጊዜ ያንን ዳኝነት በትክክል እንድትሰጡም አጥብቆ ያዛቸዋል ነው የሚለው። እንግዲህ ሙእሚን የሆነ ሰው ከዲኑ በላይ ምንም ነገር የለምና ወለው አላ አንፉሲኩም አውል ዋሊደይን እንደተባለው በሌላው አያት በራሱ ላይ እንኳ ቢሆን ሰው ያላየ ያልሰማውን ነገር ራሱን አጋልጦ የዱንያ ቅጣት መቀበል አለበት እንጂ ነገሮችን ደባብቆ ለአኺራ ቅጣት መጋለጥ የለበትም። ለወላጆችም ቢሆን የወላጆችን ሀቅ አክብሩ ተብሏል። ግን አላህ ሀቅ ጋራ በሚመጣ ጊዜ ወንጀል ሰርቶ ከሆነ በወላጆች ላይ መስክር ቢባል መመስከር፣ ፍረድ ቢባል መፍረድ መቻል አለበት ለዲኑ ሲል። ከዛ በኋላ እንደገና በዝምድናው የሚረዳውን መርዳት ነው ማለት ነው እንጂ ፍትህ አይሸጥም ለዝምድናም ሆነ ለጥቅም። እና ዳኝነት ስትሰጡ በትክክል በሚዛናዊ መንገድ እንድትዳኙ አጥብቆ ያዛቸዋል አላህ። ኢነላህ ኒዕማ የዒዙኩም ብህ አላህ የሚመክራችሁና የሚገስጥባችሁ ነገር ከማንኛውም ምክርና ግሳጤ የላቀና የተደነቀ የተሻለ ነው። ማንም መካሪ ከሚመክረውና ከሚያስተምረው የአላህ ምክርና ግሳጤ የተሻለና የበለጠ ነው ማለት ነው። ኢነላህ ካነ ሰሚዓን በሲራ አላህም በፍጥረታቱ ሹኡን ሰሚ የሆነ ጌታ ነው። ሁላችሁም በምስጢርም ሆነ በገሃድ የምትናገሩትን ሁሉ በቅርብ ይሰማችኋል። እንደገና የምትሰሩትንና የምታስቡትን ሁሉ ሳይቀር ደግሞ በጥልቅ ይመለከታችኋልና ይህን አውቃችሁ ከምንም ከማንም በላይ እኔን ፍሩና ፍቃዴን አክብሩ በላቸው ይላል። ይህ አያት የመጣበት ምክንያት አለው ይባላል። ነቢያችን አለይሂ ሰላቱ ወሰላም በተሂጅራው በአስረኛው ዓመት ትውልድ ሀገራቸው መካ በዲል በሚገቡበት ጊዜ ዲሉን ታበሰሩ በኋላ ካዕባ አጠገብ ቆሙና ቁልፍ የያዘውን ሰውዬ ፈልጉና ካዕባ ይከፈትልን ብለው አዘዙ ይባላል። እና በጃሂልያ ጊዜ ቁልፍ ይዙ የነበሩ የተወሰኑ ቢረሰቦች አሉ። እነዚያ ቢረሰቦች ተፈለጉ። በተለይም ዑስማን ኢብኑ ጦልሃ የተባለ ግለሰብ ነበር በወቅቱ ቁልፍ የነበረው። እሱ ካፊር ስለነበረ ትቢት ይዞት ከተጨነፉ በኋላ አሁንም ቁልፉን አልሰጥም ብሎ ወደ ወዲህ ይሯሯጣል ለመደበቅ ማለት ነው። እና ቁልፉን ቀልፎ ሰው የማይጠረጥረው መንገድ ከካዕባ ስጡህ ላይ ወጥቶ ላይ ተኝቷል ይባላል ሰው ፈልጎ እንዳያገኝ። እና ቢፈለግ ቢወጣ ቢወረድ ጠፋ። ፈልጉ አሏቸው ሰሃቦችን። ኋላ መጭም ሰሃቦች ምንም ማንም ነገር ሊያመጣቸው አይችልም ብልጦች ናቸውና ላይ ወጥቶ ይሆናል ብለው ጠርጥረው ፈቅ ብለው ሲያው ታዩ። እዛ አልይን ሂድ አምጣሉት። እዛው ስጡህ ላይ ወጥተው አልይ በጉልበት አንተ አስጠኛሉ መጀመሪያ እንዲህ አለ። ይህ ጊዜ እጁን ጠመዘዙና የኋሊት ፈጥረቀው ይዘው ፈልቅቀው ወሰዱበት ይባላል። ከዛ በሩ ተከፈተ። የተወሰኑ ሰሃቦች ይዘው ገብተው ረካዓተይን ሰግደው ለጌታቸው ሹክር መልሰው ወጡ። በሚወጡ ጊዜ ወዳውኑ ይህ አያት ወረደ ይባላል እዛው እነላህ የእሙሩኩም አንተ አዱል አማናት ኢላ አህሊያ። መጀመሪያ ቁልፉን ስጠይ ብለው ሲጠይቁት ለምንድ ነው የምሰጠው አለ። እንዴ የአላህ መለክተኛ ዝቁመው እየጠበቁ አንተ እንደ ቁልፍ መደበቅ አለብህ እንዴ? የተዛረው አይበቃም እንዴ? ደግሞ አሁን ሲል የአላህ መለክተኛ መሆኑን ቢያውቅ ኑሮ ወትረውን ማንቃወም ነበር። እኔ አላቅም አለ። ለዚህም ደርሰሃል እንዳሉና በጉልበት እንግዲህ ፈጥርቀው ወስደውበት ነበረ። ኋላ የሀያት በሚመጣ ጊዜ አዳለቱል ኢስላም ይህ ሰውዬ እንግዲህ በእምነቱ ነው በእሱ አመለካከት ሀቅ አልመስለው ብሎ ነው እንጂ ለተንኮል አይደለም አለና ይህ ለዘመናት በእጁ የቆየለት አማና ነውና የካዕባ ቁልፍ ለዛው ሰውዬ መልሱ ብሎ አዘዛቸው ማለት ነው። ይህ ጊዜ መልሰው ነቢያችን ለዛው ለዑስማን ኢብኑ ጦልሃ ይህን ቁልፍ ይቅርታ ጠይቀህ አስረክብ ብለው ለአልይ ላኩ መልሰው ማለት ነው። እና ኋላ እንደገና ዑስማኔ ቅድም እኮ አናዳኝ ነው እንደዛ አድርጌ የወሰድኩብህ በላሁን መልስ ብለውኛል ነቢዩ እንካይ ብለው ይሰጡታል። ቅድም እንደዛ እጄን ጠምዝዞ አፈር አስግጠ በግድ በጉልበት ወስደ አሁን የልብህን ካደረግክ በኋላ እያባበልክ ታመጣልኛለህ አለ። ይህ ጊዜ አሁንም ቢሆን እኮ አንተን ፈርቻ አይደለም ጌታችን ትእዛዝ ስላወረደ ነው አሉ። እንዴት እንዴት አለ። መቼም ሁሉም ሰው የነፍስያ ነገር አለችበትና አሁን እሱ እንግዲህ በቀላሉ ሊሸነፍ ነው ማለት ነው። አሁን እነላህ የእሙሩኩም አንቱ አዱል አማናት ኢላ አህሊሃ የሚል አያት ስለወረደ ይሄ አንዱ የአንተ አማና ለዘመናት ያው የአገሩ ሰዎች ሁሉ አማናውን ለእናንተ ሰጥተው ስለቆዩ መልሰ ቁልፉን ስጥ ብለው ነቢዩ አዘውኝ በቁርአን ተደንግጎ ነው እንጂ እኔ አንተን ለማለማመጥ አይደለም። አሁንም ሲል እኮ በእኔ ጉዳይ ቁርአን ወረደ አለ እና አሁን ስለው ሲያነቡለት እውነትም ትክክለኛ ናቸው አለና ወዳውኑ ሰለመ። እሱም በዚች አጋጣሚ ይባላል እና ምክንያቱ እንግዲህ ይሄ ይሁን እንጂ ግን ያው ቅድም እንደተፈሰረው አጠቃላይ ነው። ከሰዎች ጋራም ቢሆን ከአላህና ከራስህን ጋራ ቢሆን አማና የተጣለብህን ነገር በሚገባ መወጣት አለብህ። ማንኛውንም መብት ያለውን ሰው ደግሞ መብቱን መስጠት ያስፈልጋል ማለትን በዚህ አጋጣሚ አስተማረ ማለት ነው። ያ አዩሃ ለዚነ አመኑ እናንተ በጌታችሁ በአላህና በመብቱ ያመናችሁና ነቢዩን የተከተላችሁ ወገኖች ሆይ አጢዑላህ ያመናችሁበትን ጌታ አላህን ተልብ ተገዙ በላቸው። ወአጢዑ ረሱል ለረሱልም በቅንነት ታዘዙለት። ያው ረሱልን መታዘዝ ማለት የአላህን ትእዛዝ ማክበር ማለት ነውና ለነቢዩም ታማኞችና ታዛዦች ሁኑ። ወውሉል አምሪ ሚንኩም ከእናንተ ከሙእሚኖቹ መካከል ደግሞ የስልጣን ባለቤት የሆኑትንም እንደዛው በዲናችሁ መሰረት የአላህን ህግ የሚያስከብሩትንና የሚያዙትን አለቆቻችሁም እንደዙ ታዘዙላቸው ነው የሚለው። ፈኢን ተናዛቱም ፊ ሸይኢን እና ሰው ሲባል እንግዲህ በአስተሳሰብ አንዳንድ ጊዜ መለያየትና በሀሳብ መጓተት አይቀርምና በአንድ ነገር የተጨቃጨቃችሁና የተወራከባችሁ እንደሆነ ፈሩዱ ኢለላህ ወረሱል በዛ በሚያጨቃጭቃችሁ ጉዳይ እንዲሁ ጉንጫ አልፋ ክርክር ማድረጉ በቂ ስለማይሆን መፍትሄ ለማገኘት ወደ አንድ ወሳኝ ዳኛ መመለስ ግዴታ ነው እና መጀመሪያ የምትመልሱት ወደ አላህ ይሆናል ወደ ፋሊቃችሁ ማለት ነው። በዲንም ነገር በዱንያም ነገር ይሄ ሀቅ ነው ይሄ ባጢል ነው የሚባል ክርክር ከተነሳ ሙእሚን እንደመሆናችሁ እስቲ አላህ ይፍረደን ነው ማለት ያለባችሁ ማለት ነው። ማለትም ቁርአን ውስጥ እንግዲህ ይሄን ነገር የሚያወሳ ነገር ካለ ፈልጋችሁ ከዛ ጋራ በማገናዘብ ውሳኔ ስጡት ማለት ነው። ወረሱል እንደገና ደግሞ ወደ ረሱል መልሱት። ምናልባት በቁርአን ያልተጠቀሰ ነገር ከሆነ ረሱል በህይወት ካሉ በቀጥታ በአካል ሄዶ እንዲህ አይነት ነገር አከራክሮን ነበረ እውነቱ የትኛው ነው ብላችሁ ጠይቁና አማክሯቸው ከሳቸው ውሳኔ ተቀበሉ ማለት ነው። ከልፈታቸው በኋላ ከሆነ ግን ከሱናቸው ማለት ነው። ያው እሳቸው በመመሪያ መልክ ያስቀመጡት ሱና ሀዲስ ስላለ እዛ ጋር አገናዝቡት ማለት ነው። ان كنتم تؤمنون بالله واليوم الاخر فلتبقى بقار اندمتلوت با الله انا بمكرش اوقان فلتبقى امناتشو كهونا يهنو لشقراتشو مسيح مهون يمكتاو الى ذلك خير هوني نجركواتشونا يمكركواتشو مسيح مسكتل لن انت مطعم تقامي وانا نجرنا واحسن تأويلا بذلك يتعنا بوطيت مدقمو بطعم يامارنا عطم امان يهونا نفسينا وميوان اللاتشو الى المعنى እንግዲህ ከዚህ አያ የምንረዳው ቁም ነገር ቢኖር አላህ Subhanahu Wa Ta'ala ሙእሚን ለሆነ ሰው ግልጽ የሆነ መመሪያ ነው ያስቀመጠው ማለት ነው። በአንደኛ ደረጃ አላህን ያመኑበትን ጌታቸውን ኻሊቃቸውን ሰዎች እንዲፈሩና እንዲገዙ ነው የጠየቃቸው ማለት ነው። ከዛ ቀጥሎ ደግሞ የሱኑ ፍቃድ የሚያስተላልፉትን ተወካውን ነብዩን ፈለጋቸውን እንዲከተሉና ፍቃዳቸውን እንዲያከብሩ طاعة الرسول طاعة الله نو بمالك فسو قتلو لساكش سلطان ستا مالك نو فزا قتلو وولي الامر منكم فسسن يا درجاء كنانتو كمسلم وچو متاكل لعلو تحالاتي وچاكشو هلا عندنا منكم ايالنو كمسلم وچو ونسو نو انانتن مسلم وچن مؤمن وچن ماجز يمنكلو كنانتو وچلونا طاعة مادرج يلباكشوهم ايالنو مالك نو እና ብዙዎች ሰዎችን የነና አባለ መረዳት ወይም በተሳሳተ መልኩ በመገንዘብ ወይላ አምሪ ምንኩም የሚለውን እንደው ከሰው መካከል ባለ ስልጣን ብለው ይንትሉታል። ምንኩም ማለት ሚነል ሙእሚኒን መግቢያው ላይ ያዩ አለዲና አመኑ ብሎ ነው የገባው። ከሙእሚኖች የሆኑ መሪዎች እነዛ መሪዎች ደግሞ ከሙእሚኖች ከሆኑ ከአላህ ፍቃድ ውጭ አይደለም የሚያዙት ያላህን ጣዕና የረሱልን ጣዕ ብቻ ነው የሚያስተባብሩት እንጂ የራሳቸውን ፍቃድ አይደለምና የሚያራምዱት። አንደኛ ከናንተ ከሙእሚኖች መሆን አለባችሁ። ሁለተኛ ደግሞ የሚያዙት ነገር የአላህና የረሱል ፍቃድ መሆን መታወቅ አለበት። በዚህ መልኩ ከሆነ ጧ አድርጉላችሁ ነው የሚለው። እና እንግዲህ በዛሂርም በባጢንም ሙእሚን የሆነ ሰው መሆን አለበት ጧ እንዲደረግለት ከፈለገ። አለበለዚያ ሸክሉ ስሙ ሙስሊሙ ነው ያበቃ ውስጡ ሙናፊቅ ከሆነ ወይም ከአላህና ከረሱል ፍቃድ ውጭ የሆነ ነገር የሚያዝ ከሆነ ያንን ጧ ማድረግ አይወጅም። ነብያችንም በሐዲስ ደጋግመው እንዳብራሩት ሁሉ እነመጣቱ ፊል ማሩፍ አሉ። አንድ አሚር አንድ ጊዜ ተሳስቶ ያልሆነ ትእዛዝ ሰጥቶ ሰሃቦች ለሁለት ተከፈሉና ኋላ በመጨረሻ ሁኔታውን ሲሰሙ ነብያችን ተቃወሙት። ማለትም መጀመሪያ አሚራል ጀይሽ አድርገው አንድ ክፍል ጦር እንዲያዝመድበው ላኩት። እዛ ሄደበት ሀገር አንድ ነገር ተበሳጨና እንጨት ስበሩ አላቸው ሰሃቦችን ይባላል። ተሰበሩ በኋላ ምን ያደርግ ነው ብለው ሲጠብቁ እሳት ለኩሱበት አላቸው። አንድ አገር እንጨት ተሰበሰበ በኋላ እሳት ተለኩሶ ግቡ ብሎ በሚነድበት ጊዜ በልዙ ውስጥ ግቡ ብሎ አዘዛቸው ይባላል። ይህ ጊዜ እኩሎቹ ያው ጣዕተ ለአሚር ዋጅብ ነውና እንገባለን ብለው መገልገል ጀመሩ። እኩሎቹ ደግሞ እነማ ፈረር ማይነናር ከኩፍር የመጣ ነው እሳት እንዳይበላን ብለን አይደለም እንዴ? ብዙ በድኛ ከተቃጠልንማ ታዲያ ምንድነው ጥቅሙ? እኛ እንገባም የፈለገ ይሁን እንጂ አሉ። በዚህ መካከል ሲከራከሩ እሱን ቁጣው በረደለትና ተዋቸው እንደገና ይባላል። በመጨረሻ ነብዩ ጋር ሲመለሱ የአሚራችን አርቶ ሲልኩን እሱን እንግዲህ መታዘዝ አለባችሁ ብለውን ነበረ። እሱ ግን በሆነ ባልሆነ ነገር እየተናደደ ችግር አመጣብን ብለው ከሰሱት ጋር ሲመለሱ እንዳውም አንድ ጊዜ ተናዶ እንጨት ሰብስበዋለንና ብዙ እንጨት ተሰበሰብን በኋላ እሳት ለኩሶ እዚያ ግቡ አለን። ከፊሎቻችን እንገባለን የነብዩ ትእዛዝ አደር አለብን ሲሉ ከፊሉ ደግሞ መግባት የለብንም እያልን ስንገላገልና ስንጓተት እሳቱን ጠፋ ሰውየውን በረደ አላቸው። እዛ ብትገቡ ኑሮ አትወጡም ነበር እስከ ዘላለም እሳት ምርጫችሁ ሆኖ ነበረ አሏቸው። እነመጣዓቱ ቢልማዕሩፍ ጧ ማድረግ የሚገባው አሚርን ኸይር ነገር አላህ ያዘዘውን ነገር እስካዘዘ ድረስ ነው። ከአላህ ፍቃድ ውጭ ካዘዘ የማዘዝ ስልጣን የለውምና ይሄ አይገባውም አሉ ማለት ነው። ስለዚህ ዝም ብሎ ወይል አምሪ ምንኩም የሚለውን በጥፍኑና በጥቅሉ ወስዶ እንደ ባለስልጣን ያዘዘን ሁሉ ታዘዝ ማለት ሳይሆን አንደኛ ሙእሚን መሆን አለበት፣ ሁለተኛ ደግሞ በዲኑ መሰረት የታዘዘና የተደነገገ ነገር ሲያዝ ነው ጧ የሚደረግለት ነው የሚለው። ብዙ ጊዜ እንግዲህ ጉሉ የሆኑ ነገሮች ሐራምና ሐላል የታወቁ ናቸው። አንዳንድ ጊዜ ግን ጥቅቅን የሆኑ ነገሮች በጣም ጥልቅ እውቀት ላላቸው ሰዎች እንጂ ለተራው ህዝብ ግልጽ የማይሆኑ ነገሮችና የሚያከራክሩ ነጥቦች አጋጥማሉ። የዛ ጊዜ አንዱ የኸይር ነው ሲል ሌላው ሸር ነው ብሎ ክርክር የተፈጠረ እንደሆነ ያን ክርክራችሁን የምትቋጡትና የምትዳኙት በእኔና በመለክተኛ የመሆን አለበት። መጀመሪያ አላህ ስብሓነሁ ወተዓላ ስለዚህ ጉዳይ በቁርአን ያወሳው ነገር አለ ወይ ብላችሁ ወደ እኔ መልሱት። የኔ ውሳኔ ከተገኘ አለቀ፣ ሌላ አስተያየት አያስፈልግም ማለት ነው። ያ ሳይሆን የቀረ እንደው ደግሞ በአማራጭነት ነቢዩ ናቸው በሁለተኛ ደረጃ የሚመጡት ለዛ ውሳኔ ማለት ነው። ከአካል ካሉ ጥያቄ ቀርቦላቸው መልስ እንዲሰጡ ይደረጋል። ካለፉ በኋላ ከሆነ ደግሞ በሱናቸው የተዘገበውን ነገር አገላጣችሁ እዚህ ጋራ የሚጣጣም ነገር ካገኛችሁ በዚያ ትዳኙትና ትቋጭታላችሁ። ከዚህ ውጭ የሆናችሁ እንደሆነ ሙእሚኖች ልትሆኑ አትችሉም። ኢንኩንቱም ቱእሚኑነ ቢላሂ ወልየውሚ ልአኺር፣ በአላህና በመጨረሻ ቀን የምታምኑ የሆናችሁ እንደሆነ ለችግሮቻችሁና ለክርክሮቻችሁ መፍትሄና ዳኝነት በዚህ መልክ ነው የምታገኙት ይላል። ዛሊከ ኸይሩን ወአህሰኑ ተዊላ፣ አሁን የነገርኳችሁ የኢማናችሁ መለኪያና የችግራችሁ መፍቻ በዘለቄታው አስተማማኝ ያማረና የተስተካከለ የሆነ አማራጭ ነውና በዚህ ብቻ ነው መመራት ያለባችሁ ይላል ማለት። አለም ተረ ኢለል ለዚነ የዝዑሙነ አነሁም አመኑ ቢማ ኡንዝለ ኢለይከ ወማ ኡንዝለ ሚን ቀብሊከ ዩሪዱነ አን የተሓከሙ ኢለ ጧጉት ወቀድ ኡሚሩ አን የክፍሩ ቢህ ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله إلى الرسول رأيت المنافقين يصدون عنك صدودا فكيف إذا أصابتهم مصيبة بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك إن الزياء بانت يتوردون الناس أنت بسكم يوردون كتاب فكبلنا لنا أمنا بتالي يالو يمنا عزرت سواجه أيها الشون استيصل النفس وآثرت دائم إلى اللمالة እንዲህ አንዳንድ ሰዎች ለዛህሩ ለመኖርና ለመተዳደር ሲሉ በኒፋቅ ውስጡን ሳያምኑ ከላይ አምነናል፣ ቀደም ሲል በተውራት እንዳመን ሁሉ በአንተም በወረደው በቁርአን አምነናል እያሉ ለማታለል የሚሞክሩ ነበሩና ስለ እነዚያ ሰዎች እስቲ አስረዳ ይላል ማለት ነው። ዩሪዱና እየተሃከሙ ይለጧሁት እና እንዲህ አይነቶቹ ሰዎች እንግዲያውማ ካመናችሁ በማንኛውም የዕለት ዕለት እንቅስቃሴያችሁ መፋረድና መዳኘት ያለባችሁ አመናችሁበት ዲን በእስልምና መርሆ ነው በሚባሉበት ጊዜ እዚህ ላይ አይዋጥላቸውም። እነሱ በተቃራኒው ወደ ሰይጣን ሂደው መዳኘትን ይሻሉ ይላል። ወደ አላህና ወደ ረሱል መጥተው ጉዳያቸውን ከመዳኘት ይልቁንስ ወደ ሰይጣን ሂደው መዳኘቱን ይመርጡታል ነው የሚለው። እና ጧጉት ያለው ሰውየውን ነው፣ ሊሄዱበት ያሰቡትን ሰውዬ ያቀደም ስል ታሪኩ የተጠቀሰው ከአሉኑል አሽረፍ የሚባል የመዲና የሁዲ አቄት ነበረ። ወደዛ ነው ሂደን መዳኘት ያለብን እንጂ ወደ ረሱል አይደለም ይላሉ ሙእሚነን ብለው ሲያበቃ ነው የሚለው። ወቀድ ኡሚሩ አየክፍሩ ብሂ፣ በሰይጣን መካድንና ከሱ መራቅን በጥብቅ ታዘው እያሉ እነሱ ግን በተቃራኒው ወደ አላህ መለክተኛ መፍታችሁ ተዳኙ በሚባሉበት ጊዜ እነሱ መልሰው ወደ ሰይጣን ይሄን ካልተዳኘን እያሉ የሚሞክሩትን ወስላቶች አያቸውን ይላል። ወይሪዱ ሸይጣን አንዩድላሁም በላለም በሂዳ፣ በዚህ አስተሳሰብና እንቅስቃሴያቸው ሰይጣን ደግሞ አጋጣሚውን በመጠቀም ከሀቅ አንድ ጊዜ ተራቁ ሊመለሱበት ወደማይችሉት አዘቅት ሊያወርዳቸውና ሊያወናብዳቸው የሚሻ የሆኑትን አያቸውን እስቲ ስለ እነሱ አንሳና አውሳ ይላል ማለት ነው። እና ይህ አያት እንዲመጣ የሆነበት ምክንያት ቢሽሩል ሙናፊቅ የሚባል ግለሰብ ነበር በመዲና ይባላል። እንግዲህ መዲና አካባቢ ነቢያችን አለይሂ ሰላቱ ወሰላም ሶስት አይነት ህብረተሰብ ነው ያጋጠማቸው። አንደኛው ቀደም ሲል ሙሽሪኮች የነበሩ ቢሆኑም አውስና ኸዝረጅ በመባል የሚታወቁ እስልምናን ከልባቸው የተቀበሉ ነበሩ አብዛኛዎቹ። ከነሱ መካከል ግን ጥቂቶቹ እምነቱን ከልብ ሳይሆን ለመኖርና ያው ጥቃት እንዳይደርስባቸው ከራሳቸው ላይ ለመከላከል ከአንገት በላይ የተቀበሉ ነበሩ። ሌላኞቹ ደግሞ የሁዶች ናቸው። እነዚህ የሁዶች ደግሞ በከተማ ዙሪያ ነው የሚኖሩት። ብዙ ጊዜ በተለያየ ብሔረሰብ የተከፈሉ ናቸው። በኒ ቁረይዛ፣ በኒ ነዲር፣ በኒ ቀይኑቃ፣ በኒ ሙስጠሊቅ በመባል ይታወቁ ነበረ። እነዚህ እንግዲህ ውስጥ ያሉትን ሙናፊቆች በመጠቀም በነቢዩ ላይ ብዙ ችግር ይፈጥራሉ የሁዶቹ። ሙናፊቆቹ ደግሞ ለነዛ ለውጭ ጥላቶች ታማኝ በመሆን ዛሂሩን አምነናል ብለው ነቢዩንና ሰሃቦችም ያውካሉ። ከነዛ ቅጥረኞች አንዱን ነው አሁን የሚያነሳው ዝህ ማለት ነው። እና የቢስር የተባለ ሙናፊቅ ሰውዬ ነበር። መጀመሪያ ያው በቁርአን አመኛለሁኝ ቀደም ሲል ወደ አነበርኩ በተውራት እንዳመንኩ ሁሉ አሁንም በቁርአን አመንኩ ብሎ ከሰሃቦች ጋር ተቀላቀለ። ከዚያ በኋላ ባጋጣሚ አንድ ሰው ጋር ሊጣላ ነው ማለት ነው፣ ይሁዲ ጋር ነው የሚጣላው። ሱታ አመንኩ ካለ በኋላ በመሬት ጉዳይ አንድ ጎረቤቱ ነበረ ይሁዳ ጋር ይጣላል። በጥብቅ በሚጣሉበት ጊዜ ያው መቼም አንድ ሰው ችግር ሲያጋጥመው ወይ በሽማግሌ ወይ በዳኛ ችግሩን መፍታት ያለ ነውና ምን ይሻለናል? ይሁዲው ሰውዬ እናንተ አለቃ ዘንዳ መሐመድ ዘንዳ ሄደን እንፋረድ፣ ያው እሱ ተፈረደብኝ ይቅርብኝ አለ። ምክንያቱም እርግጠኛ የእሱ ሀቅ መሆኑን ያቅ ነበረና ነቢያችን ደግሞ በመረጃ አንድ ሰው የራሱ ሀቅ መሆኑን ካረጋገጠ የጥላት ነው ባዕድ ነው ካፍር ነው ሙስሊም ነው እንደማይሉ ፍትህን እንደማያዛቡ ያውቃልና ወደ መሐመድ ሄደን እንዳኝ ይላል ይሁዳው ማለት ነው። የሙናፊቁ አማኝ ተብዬው ደግሞ በተቃራኒው የለም ወደ እናንተ አለቃ ወደ ካዕቡኑል አሽረፍ ነው ሄደን መዳኘት ያለብን አለ ማለት ነው። እና አላህ ጣሁት ብሎ የጠራው ያ እሱ የመረጠውን የይሁዳ ጭፍ ነው ካዕቡኑል አሽረፍ ካሁን ቀደም የመሐመድ ብኑ መስለማ የተባለው ሰሃቢ የገደለው ማለት ነው። እና እንግዲህ ሁሉም ለጥቅሙ ስል ነው ማለት ነው። ያኛውም ይሁዳውም ነቢዩን አክብሮ ወዳቸው አይደለም ወደ እሳቸው ሄድ ያለው፣ እሳቸው በጥቅም እንደማይገለሉ ሀቅን እንደማይሸጡ ስለሚያቅ ያው ሀቅን አገኛለሁ ብሎ ተማምኖ ነው ማለት ነው። ይህኛው ደግሞ በትክክል ሀቁ እንዳልሆነ ስለሚያቅ ወደ ነቢዩ ከመጣ እንደሚፈረድበት አወቀ። እዛ ቄሱ ዘንድ ከሄደ ግን በጉቦ ሊያስፈርድ እንደሚችል አመነና ነው ወደዛ ሊመርጥ የቻለው። በዚህ መልክ እንግዲህ ብዙ ሲጓተቱ ከቆየ በኋላ በመጨረሻ ይሁዳ አቸነፈና ወደ መሐመድ መሄድ አለብን የሚለው ተወሰነና መጡ ተያይዘው ማለት ነው። እና ጉዳዩን አቀረቡት ለነቢያችን አለይሂ ሰላም። በሚያቀርቡት ጊዜ መረጃውን አገናዘቡና የማን ሀቅ መሆኑን ካረጋገጡ በኋላ ለይሁዲው ፈረዱለት። ያንተ ሀቅ ነውና ውሰድ፣ አንተ አገባም ከዛሬ ጀምረህ እረፍ ይህን ነገር በማለት አገዱት ማለት ነው። ከዛ ሲወጡ የፈረደበት ሰው አርፍም እንደሚባለው በዙ በውሳኔው እንግዲህ ረክቶ መሸነፉን ተቀብሎ ቁጭ ይል በአማረ ነበረ። ግን አላስችለው አለና እስኪ ለማንኛውም ዑመር ዘንዳ ሄደን ጉዳያችንን እናቅርበው አለ። እንዴት ዑመር ዘንዳ ላይ ይሁዳው ገረመ። ነቢይ የምትሉት ይሄ ሰውዬ አይደለም እንደ? አዎ። ታዲያ ከወንበር ወደ መንደር እንደሚባለው አለቃው ከፈረደ በኋላ ወደ አሽከር እንዴት እንመለሳለን? ይግባኝ ከተሄደ ወደ ላይ ነው እንጂ ወደ ታች መሄድ የለብንም። ምን ላረግ ነው ዑመር ዘንድ የምሄደው? አንዴ ፈርዶልኛል አለ ይባላል። አይ ግድ የለም፣ በሽማግሌ መት ወዝንድና አለ አይደለም፣ እንደው የሚያስማማ የዳኝነት ነው፣ በዳኝነት ተፈርዶልሃል። እርግጥ ግን እሱ ደግሞ የራስ አስተያየት ሊኖረውና ሁላችንንም በሚያስማማና ቅራኔን በሚያጠፋ መልክ ሊያገናኙን ይችላል አለ። ይህሱ ነው የሚቸገረኛል። ምክንያቱም ይህንኑ ፍርዱን ካጸደቀም ጥሩ ነው፣ የተጠናከረ ማለት ነው። እገለብጣለሁ ካለም ደግሞ በአሽከር አይገለበጥም ውሳኔው፣ ያው ትዝብቱ ነው እንጂ እኔ አንድ ጊዜ ያለቃችሁ የወሰነውን ነው የምጓዘው። ለማንኛውም ደስ ይበልህ ደግ መሄድ ብሎ ተያይዘው ዑመር ቤት ይሄዳሉ ማለት ነው። እና ዑመር ቤት በሚሄዱበት ጊዜ የይሁዲዩ አስረዳ ጉዳዩን ቀደም ብሎ እና በዚህ እንደዚህ ተጣልተን መሐመድ ጋር ሄደን ነበረ፣ እሱ ደግሞ ያው ሀቁ የኔ መሆኑን ስላወቀ ይሁዳ እንኳ በሆንም ያለ አርሎ ፈረደልኝ በትክክል ስንወጣ ደግሞ እንደገና ወደ ዑመር ዘንድ ወደ ጉዳዩን ካላሳየ ነው ብሎ ያዘኘ ሰውዬ እና እንዴት አድርጌ እንደገና ወደ ታይ መለሳለሁ ብለው እምቢ አለ። ደስ ይበለው ብዬ መጥቼልሃለሁ እና ጉዳያችን ይህንን ይመስላል፣ እንግዲህ የመሰለህን አስታት በማለት ጉዳዩን አፈሰሰላቸው። ይህ ጊዜ እሳቸው እንደሚለው ነው ወይ ብለው ጠየቁት ያኛውን። ምክንያቱም የሁለቱንም ቃል ማግኘት ነበረባቸው ማለት ነው። አሁን እሱ እንደሚለው ነው ትክክል ነው፣ እርግጥ ፍርዱ ተፈርዷል፣ ግን አንተ በዝንድና መልክም ቢሆን ሁላችንንም የሚያዛምድና የሚያስማማ ሀሳብ ብታመጣ በሚል እንጂ ፈርደዋል እሳቸው እንኳ ይለዋል። ጥሩ እንግዳውስ እዚሁ ቆዩኝ አሉና ወደ ጓዳ ገባ አሉና ሰይፋቸውን አዘጋጅተው ገዛያቸው ጠቅለል አድርገው እንዳያይባቸው መጡና አጠገቡ ሲደርሱ ላጥ አድርገው ጭንቅላቱን አወረዱት ይባላል። እና እዛ በሚፈጃ ጊዜ ሀከዛ አብዲ ቢመለኝ ርበብ ተጓ ኢላሂ ወረሱሊ፣ በአላህና በመለክተኛው ፍርድ የማይወድን ሰው እኔ የዚህ አይነት ፍርድ ነው መስጠት የማቀው በማለት አሳረፉት ይባል። እና በዚህ መልክ እንግዲህ አላህ ስብሓነሁ ወተዓላ አምኛለሁኝ ብሎት ያበቃ። በተቃራኒው የሁዲያው የነቢዩ ዛሂድ እናስፈርድ አለመጀመሪያው ነው። ደግሞ ፍርዱን ከተፈረደ በኋላ በሳቸው ውሳኔ ይብቃ ቢል ግድ እንደገና ወደ አሽከር ተመልሰን ካላስገረደልክ በስተቀር ለማለቱ ለእንዲህ አይነት እንግዲህ ኪሳራ በቃ ይሄ ሰውዬ አየኸውን እና ሰይጣን ነው እንደዚህ ያደረገው ነው የሚለው አላህ ስብሃነ ወተዓላ። መጀመሪያም ወደዛ ወደ ቄሱ ልሂድ ሲል ነበረ፣ በኋላም ደግሞ ነቢዩ ጋር ከተፈረደበት በኋላ መልሶ ደግሞ ወደ ታች ወደ ዑመር መጥቼ አስገለብጣለሁ ብሎ መሞከሩ ሰይጣን ነው ይህን ብታረግ ይሻላል እያለ እየኮለኮለ ለእንዲህ አይነት እጥፍ ድርጅ ታራ ያበቃውና ወዩሪድ ሸይጣን አንዩድለሁም በላለም በዒዳ ያለውም ስለዚህ ነው። ሰይጣን እንዲህ አይነቶችን ሰዎች ከሀቅ በጣም አይርቁ የራቀ አዘቅት ውስጥ ሊያገባቸውና ሊጨምራቸው ይሻል ይላል። እና በዚህ ሰውዬ ምክንያት ቢወርድም አያቱ ለሁልጊዜ ቋሚ መመሪያ ነው ለአማኞች ማለት ነው። አንድ ሰው አማኝ ነኝ ካለ በኋላ ከአመነበት ከአላህና እንዲሁም ከተከተላቸው ከረሱል ውጭ በማንም መዳኘትና ፍርድ መሰጠት አይገባውም ማለት ነው ለማስተማር የፈለገው አላህ ስብሃነ ወተዓላ። ሙእሚን ካመነ በኋላ እስልምና የሰው ልጆችን ህይወት በየአቅጣጫው የሚመራ የተሟላ መመሪያ ስለሆነ በዛው ባመኑበት ነገር ነው እስከ ዘለቄታው መዳኘት እንጂ ያንን ወደ ጎን ትቶ ለግል ጥቅም ብሎ እንደገና በተሰራ ሽት ወይም ደግሞ በግለሰቦች አስተያየት እዳኛለሁኝ ብሎ መሞከር ለሰይጣን ሰለባ መሆን ነው ይላል ማለት ነው። ወይዛ ቂለ ለሁም ተዓለው እና እንዲህ አይነቶቹ ወስላቶች ንቶሎ በሚባሉበት ጊዜ ኢላማ አንዘለላህ አላህ ወደ አወረደው ቁርአንና ወኢለ ረሱል እንዲሁም ደግሞ ወደ ነቢዩ መመሪያና ማብራሪያ ንቶሎና ጉዳያችሁን አሳዩ ተብለው ሲጋበዙ ራአይተ ልሙናፊቂን እነዚህ አስመሳዎችና ደላዎች የሆኑትን ወገኖች ታያቸዋለህ የሱዱነ አንከ ሱዱዳ ወደ አንተ መጥተው ጉዳያቸውን ከማፍሰስና ከመዳኘት ወደ ኋላ መሸሽና ማሸሸግን ታይባቸዋለህ። አማኝ ስላልሆኑ ከልባቸው ወደ አንተ የሚያስመጣ ነገር ሲያጋጥምና ሙእሚኖች ናቸውና ወደ አላህና ወደ ረሱል ፍቃድ ንቶሎና ይፈረድባችሁም ይፈረድላችሁም ውጤታችሁን አግኙ ተብለው ሲጠሩና ሲጋበዙ አንተ ሀቁን እንደማትለቅ ስለሚያውቁ ከአንተ ላለመቅረብ ወደ ኋላ ሲያፈገፍጉና ሲሸሹ ሲዳዱ ታገኛቸዋለህ ነው የሚለው። ፈከይፈ ኢዛ አሳበቱም ሙሲበቱ ቢማ ቀደመት አይዲህም እና እነዚህ ሙናፊቆች እጆቻቸው ባስቀደሟቸው ማለትም ቀደም ሲል በሰሯቸው ጥፋቶች ሳቢያ አላህ ስብሓነሁ ወተዓላ በእነሱ ላይ ሙሲባ በሚያደርስባቸው ጊዜ እንዴት ይሆን ይሆን ሁኔታቸው ይላል። እንግዲህ በገዛ ጥፋታቸው ይህችን ዕለታዊና ግላዊ ጥቅም ለማግኘት ሲሯሯጡና ሲጨረጨሩ ባላሰቡት መልክ ግን ዱብዳ የሆነ መከራ አላህ ያደርስባቸው ይሆናል። የዛ ጊዜ ምን ሊበቃቸው ነው ነው የሚለው። ቱመ ጃኡከ የሕሊፉነ ቢላህ የዛ ጊዜ ያልታሰበው ችግር ሲደርስባቸው እንደገና ወደ አንተ የሚለማመጡ ሆነው እየማሉ እየተገዘቱ ይመጣሉ። ኢናረድና ኢላ ኢሕሳነን ወተውፊቃ እኛ ባደረግነው ሙከራ ወደ ሁላቸውም ወደ ተቃራኒ ወገኖች ማሳመርንና ማስማማትን እንጂ የእርስዎን ፍርድ ማስገልበጥንና ማሻርን አልሻንም እያሉ የውሸት መሀላና ቃላቶቻቸውን እየደረደሩ በሚመጡበት ጊዜ ምን ይበቃቸው ይሆን አለ አላህ ስብሃነ ወተዓላ። እንግዲህ መጀመሪያ ወደ ዑመር ጋር የሄደው ያው ዑመርን እንደምንም አግባብቶ ጉዳዩን በግልግል ስም እንዲያሻሽሉለትና ለሱም የተወሰነ ድርሻ እንዲያደርጉለት አስቦ ነበር ማለት ነው። ይህ ከሆነ ደግሞ የነብዩ ውሳኔ ተሻረ ወይም ተገለበጠ ማለት ነው። ታዲያ ኋላ ሰውየውን ሳያስቡት ሰው የዑመር በሰይፍ ጭንቅላቱን ሲያወርዱ ጊዜ እንዲህ አድርጎ ዑመር ወንድማችንን ገደለ ብለው ቤተሰቦቹ ነብዩ ጋር መጥተው ከሰሱት ማለት ነው። ዑመርን ሊያስገድሉ በቂሳል ይህ ጊዜ ዑመር ነብዩ ደግሞ ደነገጡ። እንዴት ሰው ትገላለህ በማለት ዑመርን መጠየቅ ጀመሩ ይባላል። ይህ ጊዜ አላህ በአያት እንግዲህ ትክክለኛ እንደነበሩና ያኛው ሰውዬ ደግሞ መገደል ይገባው እንደነበረ ሊጠቁማቸው ነው በእነዚህ አያቶች ማለት ነው። እነዚህ ሙናፊቆች መጀመሪያውንም በሰሩት ስራ አላህ ስብሓነሁ ወተዓላ ስለተቆጣባቸው ያላሰቡት ዱብዳ መከራ በሚያደርስባቸው ጊዜ እንደገና እነሱ ጥፋተኛ መሆናቸውን ትተው ሌላን ሰው ጥፋተኛ ለማድረግ የሚሞክሩት ወደ አንተ መጥተው እኛ እኮ ያንን ነገር ወደ ዑመር የመለስ ነው እንዲያስማማንና እንዲያስታርቀን ቂም እንዲጠፋ በዝምድና መልክ ነገሩን እንዲያሻሽል ለማድረግ እንጂ የእርሰውን ውሳኔ ለማሻርና ለማስገልበት አይደለም። ወላሂ አላህ ያቀብናል እያሉ የውሸት ማላቸውን እየደረደሩ በሚመጡ ጊዜ ምን ይበቃቸዋል? እኔ አውቃለሁኝ በቀጥታ ለማስገልበት እንደሆነ መሰክርባቸዋለሁ። እነሱ ግን የፊተኛው ጥፋት አልበቃ ብሎ አሁንም የወንጀለኛው የሟች ተባባሪ በመሆን እኛ ወደዛ ይሄር ነው ማለትም የኛ ወንድም ወደዛ ይሄደው ፍርዱን ያስገለብት ሳይሆን በዝምድና መልክ በእርቅ እንዲያሳይና ለሁሉም የሚያረካና የሚያስማማ ሁኔታ እንዲፈጠር አስቦ እንጂ ሰዎች እንደሚሉት ያስገለብት አይደለም እያሉ ይወሻክታሉ። የአባባላቸው ተቀባይነት የለውም። ኡላኢከ ለዚነ ያዕለሙላህ ማ ፊ ቁሉቢሂም፣ እነሱ እንኳን በአፈጸሌነት ይህን ነገር ለማስመሰል ቢሞክሩ አላህ ስብሓነሁ ወተዓላ በልቦናቸው ውስጥ የደበቁና ያመቋቸውን ተንኮል የሚያቅባቸው የሆነ ጌታ ይመሰክርና ያጋልጣቸዋል ይላል። በመሆኑም ፈአሪድ አንሁም፣ እነሱ ስህተቱን ተዘፍቀውበታል። አንተ ግን ይህን ተንኮላቸውን ካወቅክ በኋላ እንዳላወቅክ ሆነ ቸል ብለህ እለፋቸው። ዝም ብለህ በእነሱም ላይ ሌላ ተጨማሪ እርምጃም ሳትወስድ ተበድላችኋል ብለህም ደግሞ ለእነሱ የሚክስ የፍርድም ሳትሰጥ ነገሩን ዝም ብለህ ገሸሽ አድርገህ ተወው ማለት ነው። ወይዙም፣ እነሱን ደግሞ በምስጢር ምከራቸው፣ ከሌላው ሰው ገለል አድርገህ ገስጣቸው። ነገሩን ደርሸበታለሁ በሰው ፊት እንዲህ አድርገው ነው ብዬ ላለማጋለጥ ፈልጌ ነው እንጂ እናንተ ብትምሉም ብትገዘቱም ሰውየው ለምን እንደተገደለ ገብቶኛል እና ከዚህ ነገር ብትቆጠቡና ብትታረሙ ይሻላችኋል ብለህ ገስጣቸው። ወቁላሁም ፊአንፉሲህም ቀውለን በሊጋ፣ በልቦናቸው ውስጥ ጠልቆ የሚገባ ቃልንም ተናገራቸው ይላል። እና አሁን የእናንተ ሙናፊቅ ወንድማችሁ በገዛ ጥፋቱ ቢሞት በሱ ፈንታ ዑመር ብኑል ኸጣብን የሚያህል ሰው በቂሳስ ይገልልናል ብላችሁ ነው የምትሞክሩት? ይህ ምስጢሩን ደርሰንበታል። ይልቁን ሌላ ችግር እንዳይከተላችሁ አድባችሁና አርፋችሁ ብትቀመጡ ይሻላል። አለበለዚያ ዑመርን እንፋረዳለን የሚለው እንቅስቃሴያችሁ ተቀጠለ፣ አሳር ይጠብቃችኋል በማለት ልባቸውን ጠልቆ የሚገባ ኃይል ቃል ተናገርና እንዲያርፉ አድርጋቸው አለ ማለት ነው። ወማ አርሰልና ሚን ረሱልን ኢላ ሊዩጣዐ ቢኢዝኒላህ ولو انهم ظلموا انفسهم جاءوك فاستغفر الله واستغفر لهم الرسول وجد الله توابا رحيما فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت ويسلموا تسليما ولو انا كتبنا عليهم ان اقتلوا انفسكم او اخرجوا من دياركم ما فعلوه الا قليل منهم ولو انهم فعلوا ما يعظون به لكان خيرا لهم واشد تثبيتا فاذا لاتيناهم من لدنا اجرا عظيما ولهديناهم صراطا مستقيما وما ارسلنا من رسول الا ليطاع باذن الله እኛ ደግሞ ማንኛውንም መልእክተኛ አላክንም፣ ያ መልእክተኛችን በጌታው በአላህ ፍቃድ በሰዎች ዘንዳ ተሰሚነትና ተቀባይነት እንዲያገኝ በማሰብ እንጂ ይላል። እንግዲህ መልእክተኛ ሲላክ እንደ ቀላል ወይም ተራ ባለስልጣን ተደርጎ መታየት የለበትም። አላህ የመረጠውና የላከው የአላህ ባለሟል አንድ ህብረተሰብ መካከል በሚገኝበት ጊዜ በዛ አካባቢ ያሉ ህዝቦች ፈጥለጥ ብለው እንዲታዘዙለት ነው የሚፈለገው እንጂ በሙናፊቆች እንደዚህ መደለል አይገባም ማለት ነው። እና ኢላ ሊዩጣዐ ቢኢዝኒላህ፣ በጌታው በአላህ ፍቃድ ሰዎች እንዲገዙና እንዲታዘዙለት ታስቦ ነው ማንኛውም መልእክተኛ የሚላከው ማለት ነው። እነዚህ ታዲያ በዛሂር ያው ያመኑ መስለው እንደገና የረሱልን ፍቃድ ለማሻርና ለማስገልበጥ እየሞከሩና እየጣሩ ባጋጠማቸው ችግር እንደገና ሌላ ሰው ደግሞ ደርበው ሊወነጅሉ ይሞክራሉ። የረሱልን ጧሃ በማጓደላቸው ነው ለእንዲህ አይነት ውድቀት የበቁትና አሁንም ይረቁ፣ አለበለዚያ ችግሩ ይቀጥልባቸዋል ማለት ነው። ወለው አነሁም ኢዘለሙ አንፍሰሁም፣ እነዚህ አይነቶቹ ሙናፊቆች ሆናቸውና በሚሳሳቱና ራሳቸውን በሚበድሉበት ጊዜ ጃኡ፣ ስህተታቸውን ተገንዝበው ወዳውኑ ተደናግጠው ወደ አንተ ቢመጡና ፈስተግፈሩላህ፣ ተሳስተናል እና ጌታችን ይቅርታ አድርግልን ብለው እኔም ቢለምኑኝ፣ ወስተግፈረ ለሁም ረሱል፣ ችግራቸውንም ደግሞ ለነቢዩ አስረድተው ነቢዩ በተባባሪነት እነዚህ ሰዎች ተሳስተዋል ግን ተጸጽተዋልና ይቅር በላቸው በማለት ከእነሱ ጎን በመሰረት እስትግፋር ቢጠይቅላቸው ኑሮ መልእክተኛው ወጀዱላህ ተዋበ ረሒማ፣ የዛ ጊዜ ጌታቸውን አላህም ለእነሱ ተውባቸውን ተቀባይ ማለትም አመላለሳቸውን የሚቀበልና በእነሱም የሚራራ ሆኖ ባገኙት ነበረ። ዳሩ ግን እነሱ በጥፋት ላይ ጥፋት እየደረቡ በመሄዳቸው ችግራቸውም እየተፋ መጣ ነው የሚለው። መጀመሪያ ሰውየው ተሳስቷል፣ ወደ ቄሱ እንሂድ ሲል በኋላ ይሁዳ አሸንፎ መጣው። እንግዲህ ለአንድ ጊዜ ወደዚህ መጥቻለሁኝና ሙእሚን እስከሆንኩኝ ድረስ የረሱሉን ደግሞ ውሳኔ ማክበር አለብኝ ብሎ ይቆም ኑሮ እንደውም መጀመሪያ ወደዛ ልሄድ በማለት ተሳስቻለሁ ብሎ እስትግፋር ቢያደርግና ይህንንም ለነቢዩ ነግሮ እሳቸውን በተጨማሪ አላህን ምሕረት ቢለምኑለት ኑሮ ክርባጭሩ ወንጀሉ እንደዚህ አይፋፋም፣ እሱም ደግሞ ጌታው ጋር መታረቅ ይችል ነበር ማለት ነው። ከተወሰነም በኋላ ደግሞ አንድ ጊዜ እንግዲህ ከወሰኑ ጥሩ ነው ብሎ ቢወድና ቢቀበል ኑሮም ጥሩ ይሆን ነበረ። እንግዲህ ደረጃ በደረጃ ነገሩን መቅጨትና መተበት እየቻለ እሱ ግን እየጨመረበት መጣ። ደግሞ ከሱ ሞት በኋላ ወገኖችና ቤተሰቦቹ የእሱኑ ተንኮልና ደባ በመውረድ እንደገና ያላግባብ ተገሎብናል እያሉ ከመሯሯጥ ይልቁንስ እንዲህ አይነት ጥፋት ሲያጋጥም ጥፋታቸውን አውቀው ጌታቸውን ምሕረት ቢለምኑ ነቢዩንም ደግሞ እስትግፋር አድርጉልን ብለው ቢጠይቁና ነቢዩም ምሕረት ቢለምኑላቸው ኑሮ አላህ ሱብሓነሁ ወተዓላ የእነሱን አመላለስ የሚቀበልና የሚራራላቸው ሆኖ ባገኙት ነበር እንጂ እንደዚህ ባላደረጋቸው ነበር። አሁን ግን አፈራቸውንም ዱንያቸውንም እያጠፉ ነው ያሉት እነዚህ ሰዎች ይላል ማለት ነው። እነሱ እርግጥ አንድ ጊዜ ተሳስተው አይገደር ገብተዋል። ግን ሌላው ሰው በዚህ አይነቱ ስህተት እንዳይደገም ለማሳወቅና ለማስጠንቀቅ ነው እነዚህን አያቶች በዚህ መልክ ያስቀመጠው። እስተጫማቀን የዚህ አይነት አስተሳሰብ ያላቸው ሰዎች እንደሚኖሩ ስለሚያውቅ ማለት ነው። ፈላ ወረቢ እና በጌታ ይሁንብኝ አላላ መቃለ መሀላ ይናገር ነው አረጋግጦ። ላዩሚኑን እነዚህ አይነቶቹ ሰዎች አማኞች ሊሆኑ አይችሉም። ሀታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው በሚያከራክራቸውና በሚያወዛግባቸው ጉዳይ አንተን የጋራ ዳኛ አድርገው እስካልሰየሙህና በአንተ ዳኝነት እስካልተስማሙ ድረስ ሰዎች በምንም አይነት አማኞች ሊሆኑ እንደማይችሉ ነው ይላል። ثم لا يجدوا في أنفسهم حرجا مما قضيت مجمرا دانينتهن تسمانتو ممتعتم بالشاسعيون وستاني كسدتبو على كسدته وستاني غلبتات وستك انتعتم تاهل كريتا ويمش انكتها يستماتشو بمروض أجزاء اسكال تكبرو الدرس ويسلمو تسليما انها تسدتهاتشون فردنا وستاني مكبلن استمتكبرو ملوغا ملوغ بطال بالشاسعيون ከልባቸውም ልክ እንደተፈረደላቸው ሆኖ ቢፈረድባቸውም እንኳን አቁ የታወቀ እንጂ እኛ ምንም ቅር አይለንም ብለው እስካልተቀበሉ ድረስ በምንም አይነት በእኔ በጌታ እየማልኩኝ ነግራለሁ እነዚህ ሰዎች አማኞች ሊሆኑ አይችሉም በቃላቸው እንኳን አስር ጊዜ አማኝ ነን እያሉ ቢምሩ ቢገለጹም ነው የሚለው። አሁንም እንግዲህ በእነዚህ ሰዎች ሰበብ ቢወርድም ያያት አጠቃላይ ነው ማለት ነው። ማንኛውም አማኝ ነኝ የሚል ሰው አማኝነቱ የሚረጋገጠውና የሚጠጣው በሚያከራክረው ነገር ሁሉ በዲንም በዱንያም ጉዳይ ወደ አላህ ፍርድና ውሳኔ ለመምጣት ሙሉ ፈቃደኛ ሆኖ እስካልተገኘና ረሱል ደግሞ በሰጡት ውሳኔ ያለምንም ቅሬታ መቀበል እስካላሳየ በመጨረሻም ደግሞ እንደጭራሹን እንደተፈረደብኝ የሚል ስሜት ሳይታይበት በደስታ እስካልተቀበለና ውሳኔውን እስካላከበረ ድረስ በምንም አይነት ምንም ሊሆን አይችልም በማለት በራሱ እየማለ ያረጋግጣል አላህ ሱብሓነሁ ወተዓላ። እንግዲህ ሁላችንንም የሚያካትትና የሁላችንንም እምነት የሚነዝም የሆነ አንቀጽ ነው ማለት ነው። በአሁኑ ጊዜ በዓለም ዙሪያ ሙስሊምነን የምንለው ሰዎች ሁሉ በዚህ አያት ላይ ራሳችንን ማገናዘብ ግድ ይሆንብናል ማለት ነው። አማኝ ነኝ ይባላል፣ ግን ዲን ያዘዘንን ነገር አክብሩ ስንባል ንግረ ጨረጫለን። እንደገና አማኝ ነን እንላለን፣ ዲን የከለከለንን ነገር ስንዳፈር እንገኛለን። ሀቅ የሚፈርዱትን ሰዎች ስንቃወምና ስንጠላ ስናማ እንታያለን። የሚያታልሉትንና የሚያጭበረብሩትን ደግሞ ስንደግፍ እንታያለን። ይህ ከሆነ አላህ ሱብሓነሁ ወተዓላ በማያዳግም ቃል ፈላ ወረቢክ በቃለ መሐላ አረጋግጧል። እንዲህ አይነት እንግዲህ አቋም ያላቸው ሰዎች በእኔ በጌታ ይሁንብኝ በምንም አይነት አማኞች አይደሉም እያለ ነው አላህ ማለት ነው።